ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا، من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم. الشيء الواجب تجاه العادات والتقاليد المستوردات مستورد يهونو تقاليدوچن ወይም ደግሞ ጭፍን ተከታይነት እና ለማድን አስመልክቶ ያለ ምክር ነው ነው ያለንበት ራስ እና በጣም ከሚያስቆጭና ከሚያታዝን ከሆኑ ነገራቶች መካከል ብለው ጀምሯል። ወኢነና ለነአሰፉ በጣም እንስጨነ በጣም ይቆጨናል በጣም ቅር ይለናል በጣም ያንገበግበናል እንደማለት ነው። ምን አይነት ኩል አልአሰፍ በጣም ሁሉንም አይነት መቆጨትን እንቆጫለን ብለው ጀምሯል። ማለት ያ ምንድነው አንያኹዝ አቋሙን ነሃዲ ኡመቲ ሙስሊመቲ ከዚህ ሙስሊም ከሆነች ኡማ ውስጥ ይኩል ማወረደ عليه የመጣላቸውን ሁሉ መቀበላቸው ያሳዘነናል ይላሉ። ኢልአዳቲን አዳቶች ተቃሊዶች ሺዓራቶች መፈከራቶችን ንግግሮችን አባባሎችን ሁሉ ምን غير ان يتأنوا ምን غير ان يتأنوا ትኩረት ሳይሰጡ ምንም በደንብ ታያዩት ማለት ነው። ወንዙሩ ኢለይሃ ታያዩ ምሷን ማለት ነው። ይነዘር الشرع በሸሪዓዊ እይታና ማጤን ሳያጤኑት ወልዓቅል እንደዚህም በአምሮ ሳያጤኑት ከዛ መልካም ሆኖ ከተገኘ ሊቀበሉ መልካም ሆኖ ካልተገኘ ደግሞ ልክ አንድ በሽታም ጭታውታ ሐዋሲያን ሰውነትን ሲመጡ ሰውነትን ሊነኩት አታክል ያረጉት ሲሉ ሪአክት እንደሚያረጋው ሊገፈትርና ረፍድ ሊያረጋቸው ከዛም በኋላ ዲኑ ካሳለፋቸው በአቅሉ ደግሞ ሊመዝናቸው ወደፊት በቅርብም በሩቅም ወደፊት ምን አይነት ተአሲር ይኖራቸዋል ብሎ ሊያይ ከዛ በኋላ መጥፎ ከሆኑ ራሱም ሊጠነቀቅ ከዚህም ተጽኖ ይወደቀ በዚህም ተጽኖ ይወደቁ በዚህ ተጽኖ ውስጥ ይወደቁ የተማረኩን ወንድሞቹን ምን ሊያደርግ ሊያወጣ ይገባዋል። ይሄ ነው የሙስሊም የሙእሚን ሐቂቃው ብለው ነበር። ከዛ እዚህ ላይ ምን ላይ ደርሰን ነበር ያቆም ነው وإن مما عرف اشي زاري من جمرو زين وإن مما يندى له الجبين وإن مما يندى له الجبين ويستدعي النظر ويستدعي النظر فيه وإن مما يندى مالت يندى له الجبين مالت بتقلو يندى مالت يمي ረጥብበት የሚረጥብ ማለት ነው። አትጻፉ የሚረጥብ ብላችሁ እንዳትጽፉ። ለምን አንደኛ ቃሉ አንድ ላይ ነው የሚሻለው። የንዳለሁ ጀቢን ማለት ግንባር ማለት ነው። ስለዚህ ግንባርን ግንባር የሚረጥብለት የሆነ ነገር ከሚባሉ ነገሮች ግንባርን ከሚያረጥቡ ማለት የተፈለገበት ምንድነው ሹክ ከሚያረጉ ነገሮች ማለት ነው። አንድ ሰው ሲደነግጥ ምን ያጠምቀዋል? ላብ ያጠምቀዋል አይደል? ገብታችኋል አይደል? ላብ ያጠምቀዋል አንድ ሰው ሲደነግጥ ማለት ነው። የሚያስደነግጥ ነገር ሲያይ ሾክ የሚያረግ ነገር ሲያይ ማለት ነው። ስለዚህ ከሚያስደነግጡና በጣም ሸምፉል ከሆኑ ነገሮች ማለት ነው በጣም ግንባርህን የሚያስደፉና እጅግ በጣም ደንግጠህ የምታቀረቀረባቸው ከሆኑ ነገራቶች መካከል እንደማለት ነው። እዛ ነው ቃሉ በቃል ደረጃ የንዳ ማለት የሚረጥብበት ወይም ደግሞ ወሃማ የሚሆንበት ማለት ነው። አልጀቢን ማለት ይሄ አባባል ስለሆነ የንዳለሁ አልጀቢን ይባላል። በቃ ሰው የሚደነግጥለት ነገር ማለት ነው። የንዳለሁ አልጀቢን ይባላል ምን ብሎ ግንባር የሚረጥብበት ማለት ግንባር ምንም ይሆንበት የሚደነግጥበት ሰውየው ማለት ነው። ሰውየው ሊያስደነግጡ ከሚችሉ ነገሮች ማለት ነው። ከዛስ ወስተድዒ النظر ወስተድዒ النظر فيه ወስተድዒ النظر ደግሞ የሚያስፈልገው የሆነ النظر ማጤን የሚያስፈልገው ከሆነ ነገር ማለት ነው። ወስተድዒ የሚያስፈልገው ምንድነው እሱ النظر ነገር ማየትን ማጤንን የሚፈልግ ከሆኑ ነገራቶች ውስጥ ምን አይነት ማጤንን ቢነዘር الشرع ሸሪዓዊ በሆነ እይታ ማለት ነው። ሸሪዓዊ በሆነ እይታ ማጤንን በደንብ እንዲቴል ነገሩን ማየትን ከሚፈልጉና እንደው ከሚያስደነግጡ ሾክ ከሚያረጉ ነገራቶች መካከል ማለት ነው። በሸሪዓዊ እይታና ወልዓቅል እንደዚሁም በአእምሮዊ እይታ ሊታዩ ግድ የሚሉ የዚህ ምን ያላቸው ይሄንን የሚፈልጉብን የሆኑ ከሆኑ ነገሮች መካከል ማለት ነው። ይሄን ይፈልጉብናል ያስደነግጠናል። አንድ ደግሞ ሸሪዓዊና አእምሮዊ በሆነ እይታ ለናየው የሚገባ ነገር አለ። እሱ ምንድነው? አንከ ተራል መርአተ አንተ ትመለከታለህ ታያለህ ዛሬ ላይ ተራ ትመለከታለህ አልመርአተ الشابተ ወጣት የሆነችው ሴት ማለት ነው። እስካሁን ገብቶቻል? እ? ይድገሙ? وإن مما يندله الجبين كم ያስደነግጡ ሾክ ከሚያረጉ እንደው ቀሳፋሪ ከሆኑ ነገራቶች መካከል አይደል? ويستدعي النظر فيه እንደገና ደግሞ ልናጤነው የሚገባ የሆነ يستدعي ማለት የሚፈልግለት ማለት ነው። ዲማንድ ያለ በዚህ ጉዳይ ላይ የሚፈልግ ምን ነበር فيه እሱን ልናጤነው የሚገባ የሆነ ማለት ነው። ማጤነን የሚፈልግ ከሆኑ ነገሮች መካከል አንዱ ምን አይነት ማጤነን ቢነበር الشرع شرعاوي يهونن እይታ شرعاوي በሆነ እይታ ማለት ነው። شرعاوي በሆነ ማጤን شرعاوي በሆነ እይታ والعقل እንደዚህም በአምሮ ከሆኑ ነገራቶች መካከል አንከ ترى المرأة انت تملكታለ ሴት ልጅ አንዲትን ሴት ልጅ አሻበተ ወጣት የሆነችን ሴት ታያታለ ታخرج ትወጣለች ምን በይቲሃ ከቤቷ ትወጣለች የሱቅ ወደ ገበያ ትወጣለች ምን በይቲሃ ለሱቅ አስዋቅ ማለት ገበያዎችን ይመለ ሱቅ ስንል እኛ ይሄ የምናቀው ሱቅ ብቻ አይደለም يمشي في الاسواق ከተባለው ገበያ ላይ እንቀሳቀሳል ማለት ነው ይሄ ሱቅ የተባለው እዚህ ላይ ገበያ ነው ስለዚህ ትመለከታታለ አንዲትን ሴት ወጣት ልጅ እንግዲህ በትክክል የዲን ቁጭት ያለበት ሰው እስልምናን መንከባከብ የሚፈልግ ሰውና እንዲሁ ቅናት ያለበት ሰው የዲን ማለት ነው የዲን ተቆርቋሪነት ያለበት ሰው እነተም እንዳሉ ስሜት ይሰማዋል ግን ደዩስ የሆነ ሰው ግን ምን አገባኝ እኔ እንደፈለገች ብትሆንስ ሊል ይችላል ረሱል ሰለላሁ ዐለይሂ ወሰለም ደግሞ لا يدخل الديوس الجنه ጀነት አይገባም ብሏል ምን ደዩስ የሆነ ሰው ማለት ነው ምን አገባኝ የሚል ይሄ ቸልተኛ ሰው አለ አይደል እንደዚህ አይነት ሰው ጀነት አይገባም ስለዚህ ይሄ ሊቆጨን ሊያንገበገበን ይገባል ምን መሆኑ ይሄንም ስታይ አንከ ተራ አንተ ትመለከታለህ አልመርአተ الشابة ወጣት የሆነች تخرج من بيتها الى السوق ወደ ሱቅ ትወጣለች ወደ ገበያ በእንዴት ነው ደግሞ የምትወጣው ካልክ ቢአልቢሰቲን ልብስ ለብሳ ነው ሙግሪየቲን የሆነች ልብስ ለብሳ ማለት ነው ሙግሪየቲን ማለት የተጣበቀ የሆነን ማለት ነው የተጣበቀ የሆነን ልብስ ለብሳ ትወጣለች አልቢሰቲን ጀሚለቲን ልብስም ለብሳ ነው የምትወጣው ቆንጆ የተዋበ ማለት የተጋጌጠ ማለት ነው የተጋጌጠ የተጣበቀ የተጋጌጠ ልብስ ለብሳ ትወጣለች ኢማ ቀሲረቲን ወይም አጭር ልትሆን ትችላለች አጭር የሆነች ማለት ነው አጭር ነች ገና ሰውነቷን አልሸፈነም ምኑ በሙሉ ወኢማ ጠዊለቲን ወይም ደግሞ ረጅም ነው ግን ليس فوقها الا ولي اسوا علي اكي رجم تبلا يتلبسچوا لبس لا يلم الا عباءه عباء انج يلم عباء ማለት ይሄ ጋውን ወይም አባያ ምን ነው ማለት ይሄ ተከፍቶ ይዘጋው የለም መሃል ላይ ቁልፍ ያለው ማለት ነው መሃል ላይ ቁልፍ ያለው በተለይም ልክ እንደ ጋውን አይነት ቅርጽ ያለው ማለት ነው ወይም አባያ ምን ነው ማለት الا ولي ሌላ ነገር የለም ለዛውም አባአቱ قصيره አጭር የሆነ አባያ ይሆናል የለበሰች እሷ ዛሬ ላይ ይሄንን ትመለከታለህ እናንተ አይታችሁ አታውቁም መሰለኝ አዲስ ሆነባችሁ እሺ ይሄ በቃ ይሄ አብዛኛዎቻችን የምናቀው ነው እንደው የሙስሊም ሴቶች ልብስ ይሄ እስኪ መስል ድረስ ማለት ነው አብዛኛው አክተሩ ይሄን ነው የሚለብሱት አላህ ያዘነላቸው ሰዎች ሲቀሩ ማለት ነው ስለዚህ እንዲህ ለብሳ ታገኛታለህ አንተ ሙስሊም የሆነች ሴት ማለት ነው አው ቀሲረተን አጭር የሆነች አው ጠዊለተን ወይም ረጅም ልትሆን ትችላለች يفتحل هواء يفتحها يكفتاتل الهواء ايه نفاسه ማለት ነው نفاسه የሚከፍታት ይሁንጭ እሷ ንፋስ ከመጣ ግልብ ያረጋታል አንዴ ምትለብሰው ልብስ ምናልባት ረጅም ሊሆን ይችላል ነገር ግን ንፋሱ ግልብ ያረጋዋል አህያንን አንዳንድ ጊዜ ንፋሱ ይገልበዋል وترفعها هي عمدا ወይም ደግሞ አንዳንዴ ራሷ ምን ታረጋታለች በእጇ ሰክሰክ ታረጋታለች አረን ምድግ አድርጋት ይዘታለች እሺ وترفعها كفتا رغاتالچ هي عمدا احيانا عند عندي دمو راسه هون بلا كفتا رغوال بدم معناته يالتايا قال انديتاي معناته يالتايا قال انديتاي كفتا رغوال منالبات مرزمو كونه لبسو معناته اندو كونه نو اسمو ترزمو يارزمو نو كف ميلو رزمو ايدل يارزمو راسه كف يلا منالباتم كالسي لبشالو ويم دمو غري بكالسي نو لتل ايه انداشو غوداج ይሄንን በተለይ በዚህ ዘመን ወጣቶቻችን ወይም ሴቶቻችን የተፈተኑበት ነው ይላሉ ሳሂብ ፍቅህ ሱና ማለት ነው ምን ይላሉ ይሄ ምናልባት ካልሲ አርጋለሁ ወይም ከስር ከፍ ያለ አጭር ልብስ ነው የምለብሰው ግን ከስር ያለው ካልሲ ይሸፍነኛል እንት ይችላል ካልሲ ማለት እኮ የተጣበቀ ልብስ ነው አይደል ካልሲ የተጣበቀ አይደለም ነው አይደለም እሺ ስለዚህ አንዳንዴ ከፍ ታደርጓለች ምናልባትም ካልሲ ለብሳ ከሆነ ነው ይሄ እንደው ፈርደን ማትለብስም ትኖራለች እኮ ጭራሽ ማለት ያለበሰችም ከፍ ልታረግ ትችላለች ተخرجوا ትወጣለች بخمارين خمار لبسالو متوطاو خمار ማለት ይሄ ሻርፕ ማለት ነው ሻርፕ ለብሳል ተጣጥ ይችላልልጅ ወይም አጠቃላይ ፊቷንም ጭምር ሊሸፍን የሚችል ልብስ ለብሳል ተጣጥ ይችላልልጅ ኺማሩ ፊቷንም ሊሸፍን ይችላል ግን ወይ ጭንቅላቷ ነው አንገቷንም ሙሉ ይሸፍናል ሊሆን ይችላል ካላይ የምትጠለው ነገር ማለት ነው በዚህ ለብሳት ወጣልልጅ ታስቱሩ ቢሂ ወጀሃሃ ፊቷን ሁሉ የምትሸፍንበት ይሆነ ማለት ነው ፊቷን ሁሉ የምትሸፍንበት ሊሆን ይችላል ላኪነሁ አህያነን ነገር ግን አንዳንድ ጊዜ እሱ የኩኑ ይሆናል ራቂቀን ይሆናል ራቂቅ ይሆናል ስስ ይሆናል አንዳንዴ ራቂቅ ይሆንና የሲፉ ለውነ ጅልደ ወጂሃ የሲፉ ይገልጽልሃል በደንብ አድርጉ ማለት ያሳያል ማለት ነው ያሳያል ምን ለውነ ጅልደ ወጂሃ የሰውነቷን የፊቷን ቆዳ ከለር ማለት ነው የፊቷን የቆዳ ከለር ይነግራል በቃ ትንሽ ቀይ ነጭ ወይም ደግሞ ጠይም ነጭ ወይም ደግሞ ከዛ ሌላ ከሆነ ተነግ ይነግራል ማለት ነው ማለት በጣም ከስስነቱ የተነሳ ውስጥ ያለውን አካሏን ምን ያደርጋል ያሳያል ማለት ነው ኢማ ምናልባት እንደው ሸፈነው ከሆነ ማለት ነው ይሄን እንታለ ይሄማ ይሄ እንደው ድንሽ የተሻለ አይደል እንዴ ፊቷን ሸፈና ከዛ በኋላ የሸፈነችበት ልብስ ስስ ሆኖ ማለት ነው ሌሎች አካላቶቿ እንዳል ተሰጠረው ይሄንን ልታይ ትችላለህ አብ يكون رقيقا يصف لونه لجلد وجهها واحيانا عندي ደግሞ تشده تاسራውልጅ عندي ደግሞ እቺ ሴት تشده تاسራውልጅ على وجهها ፊቷ ላይ تاسራውልጅ እንዴት አድርጋ شدا قويا ጠንከር ያለ ማሰርን تاسራውልጅ عندي تاسራውልጅ شدا قويا ጠንከር ያለ ማሰርን ማለት ነው በደንብ አርጋ አጥብቃ ማለት ነው አጥብቃ ታስራውና بحيث لك بمن ملكو تبرز مرتفعات وجهها بحيث تبرز بمتغلط بمتكاسي ملكو معناته تبرز معناته تغلطالك تاسيالك اطبقا سلاسرچو منن تاسيالك مرتفعات وجهها مرتفعات معناته كف كف يالو يفيتوچان كفلوچ معناته كف كف يالو يفيتوچان كفلوچ ابطا بط يالوتن معناته انذي مثالي يتقسولاچوال ለምሳሌ ከአንፊها አፍንጫዋን ይመስላል ከፊቷ ከፍ ከፍ ያለ ነገር አይደል ማለት ይሄ ከፈታ ያለው ማለት ነው ከፊቷ ገብታችኋል ከፊቷ መካከለ አጥብቃ ስላሰረችው የፊቷ አሁን አፍንጫዋ ፈልካካ ይሁን አይሁን ያሳያል ስለዚህ አሁን ይሄ ጌጥነቱ በደንብ ይታያል ማለት ነው አጥብቃ ከማሰሯ የተነሳ ነው ኢንተርቪው ይሄንም ታያለ በጣም ነው የምታየው ትክክል ናቸው ሱብሃንአላህ ከዛስ ወጅነቲها ወጅነቲها ማለት ወጅነቲها ጉንጮቿንም ማለት ነው የጉንጮቿንም ለምሳሌ አፍንጫዋን እና ጉንጮቿን ታያለ ከፍ ከፍ ብለው ስለሚታዩ እነኚ ምን ያህል ቅርጽ እንዳላት ምን አይነት ፊት እንዳላት ፍርም ባድርጎ ያሳያል ምናልባትም አጥብቃ ከማሰራው የተነሳ ማለት ነው ተخرج لابسهن ትወጣለች لابسهن የለበሰችውና ፈጠንኩኝ እንዴ እሺ تخرج توطالج لابسهن لبس لبسا يلبسچونا لبس ارلا يلبسچونا توطالج من حلي الذهبي كورق جيطا جيط لبسا معناتنا من حلي حلي معنات جيطا جيطوش ناتشو جولري متلوت معناتنا الذهب كورق جيطا جيطا جيطوش لبسا توطالج كورق جيطا جيطوش لبسا توطالج كانما تقول للناس لك اندمتل لسوج لسان الحال لسان الحال لسان الحال لسان الحال ذللكم تخرج لابسه من حلي الذهب كميل وفيت اها شيء ذللكم شيء تخرج لابسه يلبسچونا توطالج معناته ياطلقچونا معناته من حلي الذهب كورق جيطا جيطوچا يلبسچونا ما لبست يلبسچون يعني معناته يلبسچون لبسه توطالج كورق جيطا جيطوچ يلبس ما لبست معناته يلبسچون لبسه توطالج ብቻ አይነገርም ማለታቸው ነው የለበሰችውን ይሄን ለብሳት ወጣለች ثم تكشف ከዛም ትገልጣለች ተገልጧል ሂሳብ ታረጋለች ሰክሰክ ታረጋለች ከላይም ከታችም አንዚራ አይሃ አንዚራ አይሃ ዚራ አይሃ ማለት ክንዶቿን ማለት ነው ክንዶቿን ደግሞ ከፍ ታረጋቸዋለች ማለት ጌጣጌጦቿን አርጋ ይላ ልጆቿ ላይ ወርቅ አርጋለች የእጅ ደግሞ ምንድነው ያረጋ ይሄ እጅ ላይ የሚደረገው ደግሞ አምባር አርጋለች አይደል የእጅ አምባር ነው ይባላል የእጅ አምባር ነው የጣት ቀለበት ነው ያንገት ሀብል ነው ያግር አልቦ አልቦ ነው አልቦ አልቦ እሺ የጆሮ አታቁም ነው አናቸው የጆሮ ጉትቻ ነው እሺ እሺ ለማንኛውም ይሄንን ታሳያለች የለበሰችው ቦታ ላይ ማለት ነው تخرج لابسة من حلي الذهبي ما لبست ثم تكشف عن ذراعيها كذام ككندوچا كفتا رجلج حتى تبدو الحلي ارلم حتى تبدو الحليه معناتنو اسكم حتى تبدو الحليه حليون جيتاجيتو لتاخاي معناتنو مفعول به السن حليه بفتا جيتاجيتون من لتارق لتاخاي معناتنو حتى يميلو لغايه نو معنات لعلا نو لمكنيات نو ከፍ ምታረጉ ለምንድን ነው መቋት ነው አይደለም ለማሳየት ነው ገብታችኋል አይደል ጌጧ እንድትታይ ማለት ነው ምክንያቱም የለበሰችው ለምንድን ነው መጀመሪያ ለማሳየት ነው አይደል እንዴ كأنما تقول للناس لك مثل مثلا لسوت ይሄ ቀውሏ በመላስ አይደለም ቀውሉ ምንድነው مقال الحال ምንድነው ይሄ لسان الحال ነው لسان المقال አይደለም ይሄ لسان الحال ማለት የሰውዩ አክሽን እና ሁኔታው የሚናገረው ንግግር لسان الحال ይባላል እንደውም ይባላል ابلغ ነው ይባላል በመግለጽ ከሊሳን المقال لسان الحال ابلغ ነው ሰውዩ ቀጥታ ነገሩን በመላሱ ከሚናገር የበለጠ ተግባሩ የበለጠ ይናገራል የሰውዩ አይደል እንዴ የተግባር ዳዋ ለዛ ነው ሰዎች ተአሲር በጣም ያፈድርባቸዋል ከንግግር ዳዋ የበለጠ ለምን لسان الحال ابلغ ነው لسان المقال ሰውዩ መላሱ ላይ ከሚናገረው ተግብሩ ያሳየው ነገር በጣም አብለግ ነው ይጠማሩ ስለዚህ እቺ ሴትዮ ተላለች ከአነማ ተቆሉ ሲሉ ይሄ ሊሳነል ሐሏ ነው እሺትዮ ሁኔታው ነው የሚያሳየው እንጂ በትክክል ይሄንም ብላ አይደለም ከአነማ ተቆሉ ለናሲ ለሰዎች ይያለች ሊሆን ይችላል እንደማለት ይሆናል ሻሂዱ ማአለየ እኔ ላይ ያለውን ተመልከቱ ኢዩኒስቲ ይሄም እኮ አንዳንዶቹ ጽሁፍም አለ ልብሳቸው ቲሸርታቸው ላይ ምናምን የሴቶቹ ሊሆን የወንዶቹ መልእክት የሚያስተላልፍ አለ ወደሱ ጥሪ የሚያደርግ ማለት ነው እኔም እንዲያደርጉኝ ወይ እኔ እንዲያደርጉኝ ወይ እኔ እንዲያደርጋችኋለሁ የሚል ማለት ነው ስለዚህ እቺ ግን እንዶ በሐሏ ሻሂዱ እው ተመልከቱ ምትል ይመስላል ማዓለይ አያችሁ ነው ያለውን ይያለች ይመስላል ሌላ ምን ይያለች ነው ዛሬ እንግዲህ እዚህ ጋር ባሏ ከሌለ ይታለታሳይ ሆኖ ጌጣጌጧን አርጋ ስታበቃ እጇንና የተመሳሳይ መሳሰሉትን ወርቅና ምናምን ያለበትን ምትገልጠው ከሆነ እሺ ሌላ ሚኒንጉ ምንድነው ሚኒንግ ሌላ ሚኒንግ እንዲህ ማለቷ ሊሆን ይችላል ብላችሁ እስቲ ሌላ ኦዘር ፈንዱ ከዚህ ውጪ ነው ማለት ከዚህ አሁን እኔን ይዩኝ ይሄንን ወርቁን ይውልኝ ከማለት የበለጠ ሌላ ምን ኦዘር እንደስ እስቲ ምን እንጠርጥራት በመልካም መቋት ነው እሺ ምን እንጠርጥርስ ሌላ የሚጠረጠር የለም በቃ ማለት ነው ሱብሃንአላህ እሺ በቃ አንድ ብቻ ነው ማለት ነው አሻሚ አይደለም ማለት ነው እሺ እናንተም ካጣችሁ እንግዲህ እና ልክ እንደዚህ እንደማለት ነው ሌላ ትርጉም የለውም በጣም ይገርማል ሻሂዱ ማዓለየ እንደማለት ነው ፊትነቱን ኩብራ ወሚህነቱን ዑዝማሉ ፊትነቱን ኩብራ ትልቅ የሆነ ፊትና ይሄንም እዩልኝ ካልች ይሄን ጌጣጌጦቿን አሳየች ማለት ፊትነቱን ኩብራ ታላቅ ፈተና ወሚህነቱን ዑዝማ ታላቅ የሆነም ሙከራ ማለት ነው ነሽና ማለት ራሱ ፈተና ማለት ነው ግን ሙከራ ነው ይሞከርበታል ማን ልቡ የታመመ ሰው ይሞከርበታል ለፈተናው ይወድቅ በጣም ኮንሰር ሊሆን ይችላል ፈተናውን ያሚያልፍ ይኖራል ግን ይሄ ፈተና ግን ከባድ ነው ዑዝማ ነው ኩብራ ነው ተخرج ተወጣለች متطيبةን ተወጣለች ደግሞ ሽቶ ተቀባብታ ማለት ነው متطيبةን የተቀባባችሁና የምን ያለው ነገር ማዓዛ ያለው ነገር بطيبين قوي الرائحة بطيبين شتو تقبتانو لزوم التوتاو قوي الرائحة تنكارا شتا يلو لزوم مالنو قوي الرائحة يمياود قنا روك اهان بتالي كافر سيتوج አጠገባቸው ጋር ድርስ አልክ ወይም በሆነ አጋጣሚ ባጠገበ ልፍ እንዳሉ ሰውነታን ምን ያደርጋል? ያውዳል በጣም አንዳንዶቹ ያሳምማል እንዴ ማለት ያሳምማል ጥሩ ካለመሆኑ የተነሳ ማለት ነው። አንዳንዶቹ አልኮልም አሉ። አብዛኞቹ እነዚህ አይነት ምንድናቸው ሽቶ የሚባሉ ነገሮች አንዳንዶቹ ናቸው እንጂ አብዛኞቹ ምን አልኮል አላቸው የሆነ ፐርሰንት አልኮል አላቸው። ልብ ብሎ ይሄንን ስትገዙ ልብ ብላችሁ እዩ። ሽቶ ዝም ብለህ ስትገዛ የሽቶውን ኮንተንትና ምንድነው ያለበትን ኬሚካል ማየት አለበት። አልኮል አለባቸው ሽቶች አለበለዚያ በተለይ ደግሞ ከሳውዲ ከመናምን የሚመጡ ሽቶች አልኮል ፍሪ ምናምን ይላል አይደል? ለዛ ነው አልኮል ያለባቸው ሽቶች ስላሉ። ስለዚህ ምን ያረጋል ውስጥህን ይበጠብጣል ማለት ነው። ሊያሳምም ሁሉ የሚችል አይነት ነው ሽቶው። ስለዚህ በጣም ጠንካራ የሆነ እጅግ በጣም እንደው መቀባት ሳይሆን አፍስሰውበት ነው እንደው የሚያስብል ማለት ነው። ተቀብተውት ነው ሳይሆን አፍስሰውት ነው እንጂ የሚመስለው ሊመቀባት አይደል። ሽቶ መቀባት ነው የሚባለው አይደል? በልኩ ወይም መረጨት እነሱ አፍስሰውበት ይመስላል እንደዛ። ይሄን ያክል ከባድ ነው ፈተናው ማለት ነው። ይሄ ቢጤቢን ቀዊይ ራይሐቲ ከዛስ የፍትኑ ይፈትናል። ይሄ እንግዲህ ይፈትናል። ይሄ ነው ችግሩ። ኩለ ማን في قلبي يفتن كله يفتن يفتن يفتن عليه كل من في من في قلبه فقلبه است يالن كله يفتنال مرض من الرجال كوندوج ايه بشتا يالبتن كله يفتنال يمن عينت بشتا مرض الشهوه ايه شهوه بشتا معلوم يشهوه بشتا كبان نو سويون بزو منجد ميالي مياسكيدو بزو رقت مياسكيدو يشهوه بشتا نو بتهي لوطاتوش فتنا نو በተለይ ለወጣቱ ይፈተና ነው። ኢብሊስም ደግሞ ይሄን ፈተና ያቀጣጥሏል። ረሱል ሰለላሁ ዐለይሂ ወሰለም አንዲት ሴት ከቤቷ ልክ እንደወጣች ብሏል ኢስተሽራፋ ሸይጣን ከቤቷ እንደወጣች ሸይጣን ምን ያረጋታል? ያጋጌጣታል፣ ያስዋውባታል ማለት ነው። ያስዋውባታል በቃ ቆንጆ ቆንጆ አድርጎ ነው። ምንም እንኳን አስቀያሚ ብትሆን አንተ ጋር ስትመጣ ሌላ እንድትሆን ነው የሚያረጋት። ማን ኢብሊስ ማለት ነው። ኢስተሽራፋ ሸይጣን ያሱባታል ያጋጌጣታል ብሏል መልእክተኛው ሰለላሁ ዐለይሂ ወሰለም። አይደለም ተቀብታ ማለት ነው፣ በቃ ሴት ስለሆነች ብቻ ማለት ነው። ስለዚህ ይሄ ትልቅ የሆነ ፈተና ነው ለነማን? በተለይ ልባቸው የታመሙ ለሆኑ ሰዎች። ልብ እኮ ይታመማል አይደል? ልብ ይታመማል። ይሄ የልብ በሽታ ሰዎች እንደው ሐኪሞች እንኳን አያውቁትም። ይሄንን የልብ በሽታ ማለት ሄደ ሐኪም ቤት እንደዚህ አይነት ችግር አለብኝ ብትል የችግሩን መንስኤውን አያውቁትም፣ የችግሩን መፍትሄውን አያውቁትም። እነሱ መፍትሄው ምንና ምንድነው? ቁርአንና ሐዲስ ብቻ ነው። መልእክተኛው ሰለላሁ ዐለይሂ ወሰለም ያስተማሩና አላህ የተናገረው ለዛ ነው። ያ አይሁል ለዲን አመኑ ተጂቡ ሊላሂ ወሊረሱሊ ኢዛ ዳዓኩም ሊማ ይሁይኩም ያለው ልብን ሐይ የሚያረገው ወህይ ነው። ልብ ደግሞ በምን እንደሚሞተው? በወንጀል ነው የሚሞተው። ልብ በሉ ከላ በልዋና አላ ቁሉቢሂም ማ ካኑ ይክሲቡን። ሰዎች ልባቸው በወንጀል ይሞታል። አንድ ወንጀል ስትሰራ ጥቁር ነጥብ ጠብ ይላል። አንድ ወንጀል ስትሰራ ጥቁር ነጥብ ጠብ ይላል። ልብ ይሞታል። ልብ ከመሞትም በፊት ይደክማል አይደል? ልባቸው የመጨረሻ ሞቶ ጀናዛ የሆነባቸው ሰዎች አላህ በቁም ይያሉ ወልመውታ ይላቸዋል። ሙታን ብሎ ነው የሚጠራቸው። ወልመውታ ይባአቱሁሙላህ ኩፋሮችም ማለት ነው። ወልመውታ ይላቸዋል፣ ሙታን ይላቸዋል። በቁም ይሄዱ እኮ ነው። ከዛ ውጭ ያሉት ግን ልባቸው የሚታመም ሰዎች ይኖራሉ። ታመው በጣም ከመድከማው የተነሳ ያቺ ልብ ኢባዳ ሻይላትም፣ ያቺ ልብ ቁርአን ሻይላትም፣ ያቺ ልብ ሰላት ምናምን ጾም እጅግ በጣም ከባድ ነው ለሷ። ቀውይ ነው ስታየውቁ ፈርጠም ያለ ነው፣ ጡንቻ አለው ስታየው ጠንካራ ነው። የቁመት ምን ሁሉ ነገር ሊኖረው ይችላል፣ ጤነኛ ነው። ግን ይሄ ልብ የታመመ ስለሆነ ሰውየው ደካማ ነው፣ አይችልም። አንድ ቀን ጾመ ዋል ብትለው ይሞታል። ለምን? የታመመ አካል አለው። ረሱል ሰለላሁ ዐለይሂ ወሰለም اذا فسدت فسد الجسد كله አሉ። እሷ ከተበላሸች ሰውነት ሁሉ ነው የሚበላሸው። ሰው ቢሰላት ከባድ ነው ለሱ። የሚከብደው ቀኑን ሙሉ ሲያርስ ምናምን ውሎ አይደለም። እሷ የሚከብዳት መነሳት የመጨረሻ ከባድ የሚሆነው የደከመ አንድ አካል አለ፣ ያልታከመ ማለት ነው። እዚህ ውስጥ ያለ ቀልብ የሚባል ነገር ማለት ነው። አላ ወህየ አልቀልብ ያሉት መልእክተኛው ሰለላሁ ዐለይሂ ወሰለም እሷ ነች። ስለዚህ ኢብኑ ተይሚን ረሂመሁላሁ ተዓላ ምን ይላሉ 40 ሸርሃቸው ላይ ወጣቶች በተለይ ውጫችሁን ከማሳመራችሁ የበለጠ ይላሉ ውስጣችሁን ለማሳመርና እቺን ልብ ለማጥራት ትልቅ ስራ መስራት አለባችሁ። ለምን? የእሷ መስተካከል ውጫችሁንም የማስተካከል አቅም ስላለው ይነደዋል። እሱ ዋናው አዛዡ ማለት ነው። ሌሎቹ አካላቶች የዚህ ታዛዦች ስለሆኑ ለዛ ነው ሰሃቦች ቀኑን ደክመው ውለው ማዕረካ ላይ ውለው ጦርነት ላይ ውለው እንደዛ ሲፋጁ ሰይፍ ሲማዘዙ ውለው ማታ ደግሞ ለሊት ረጅም ሰዓት ይቆማሉ። አሁንም በነጋታውም እነሱ ቀውይ ናቸው ለምን እዚች ውስጥ ያለችው ልብ ደካማ ስለሆነች ጠንካራ ስለሆነች ማለት ትታመማለች ይሄም ይታወራል ልብም ይታወራል የሱ መታወር ማለት ነው ሐቂቃ መታወር ማለት መጥፋቱ ማለት ነው አላህ Subhanahu Wa Ta'ala እሱ ሐቂቃውማ እኮ አይን አይደለም የሚጠፋው አለ ምንድነው የሚጠፋው ማያየው وانها طعم ምንድነው طعم القلوب التي في الصدور على الله متتاممالች ያቺ ወይም ማየት አትችልም ልባችሁ ውስጥ ያለችዋ ምንድ ደረታችሁ ውስጥ ያለችዋ ልብ አለ ስለዚህ ይሄ በሽተኛ ልብ አለ የታመመ ወንጀል ማለት ነው وقد قال النبي صلى الله عليه وسلم النبي صلى الله عليه وسلم عندي بلوان من قالوا ان الماء اتى عندي سيد اذا استعفرت اذا استعفرت ستكبا معناتنا ستكبا شتو معناتنا فمرت كلفتشم كلفتشم تجيت شتو تكبتها كلفتشم فمرت كلفتشم كذا بالمجلسي በሰዎች በተቀመጡበት ቦታ ማለት ነው مجلس ሰዎች የተቀመጡበት ቦታ በተለይ የተፈለገበት مجلس الرجال ወንዶች የተቀመጡበት ቦታ ካለፈች فهي كذا وكذا قالوا መልእክተኛው ሰለላሁ እሷ እንደዚህ አይነት ሰው ነች አሉ يعني ما يتفلقوا زانيتهن እሷ ዝሙተኛ ነች አሉ ይሄ ፋሂሽ የሆነን ቃል መልእክተኛው ሰለላሁ እሷ ማለት እንዲህ አይነት ሰው ነች እኮ አሉ ስለዚህ يعني زانيه الصاد متنيانيش معناتنو بالليل حديث ابو هريره اندميلو اندوم تتطاب تبلوا ساتتطاب صلاه يلاتم اندي تكبتا وتا يتملسچ سيت بوندوش متاكل يالفش سيت زمتنيا سلهونيت مندنو صلاهو تطبانو متسجدو صلاهو تطبانو متسجدو ميغرمو ساتتطاب صلاه يلاتم ايه لمندنو حقيقه زمت سلهفراچينو ويس دمو راسو የተቀባችሁ ነገር እንዲለቅ ነው ለሰላት ቅድሚያ ሆኖ ነው ወይስ ራሱ ነገሩ ልክ የዝምት ወንጀለኛ ሆና ነው والله اعلم الله النبي صلى الله عليه وسلم ظاهر እንዲ ተናግሯል እቺ ሴት መጣ ስለዚህ الامر خطير ነገሩ በጣም ከባድ ነው جدا በጣም ይበረታ ከባድ ነው ለሴቶች ማለት ነው رسولም صلى الله عليه وسلم የተናገሩት ሌላ ሐዲስ አለ አንድ ለወንዶች ከሚቀቡት ነገር ሁሉ የበለጠው ሽታ ጣራን ያለው ምንድነው መዓዛ ያለውና መልክ ከለር ደግሞ የሌለው ነው ለሴቶች ደግሞ ከሚቀባቸው ነገሮች የተሻለው መልክ ያለውና ምን የሌለው ማዓዛ የሌለው ለወንዶች የሚቀባቸው ነገሮች ሽቶ ቢኖራቸው በላጭ ነው ለነሱ ለሴቶች ደግሞ በተቃራኒ ነው ለወንዶች ሽታ ኖሩት ቀለምና ከለር ያለው ባይሆን ለሴቶች ደግሞ ከለርና ቀለም ያለው ሲቀቡ ማለት ነው ይሄንንም ማሳየት አይችልም ይብሉ ግን ሽታ የሌለው ቢሆን ይመረጥላቸዋል ለምን አይለቅማ የተቀቡት ነገር ነገ ከነጎዲያም ወደ ሆነ ቦታ በሆነ ሀጃ ብትወጣ ይሄ ነገር ሰውጭ አፍንጫ ውስጥ ይገባል ስለዚህ ሰውዩ ፊቱን አዞረው ማለት ቀልቡ ጋር ሄዶ ተነካ ማለት አበቃ ትልቅ አደጋ ተከስቷል والله يعلم وانتم لا تعلمون الى الله እናንተ ማታቁትን ያቃል እሱ እናንተ ማታቁትን ያቃል ማለት እናንተ የማታቁት የሆነ ፈሳድ በዚች ሽቶ የተነሳ ሊከሰት ይችላል እናንተ ያላያችሁት ማለት ስለዚህም ነው رسول صلى الله عليه وسلم جيتوچنا ወንዶች ደግሞ ይወደድላቸዋል በጣም ወለው ሀዲያ እንኳን ተፈቶ ሽቶ አይመለስ አንድ ሰው ሽቶ ለቀባህ ብሎ ምን አትልም አትመለስበት እሺ ነው ይባሉ አረፍ ይሄን ታቃላችሁ رواه الترمذي وقال حديث حسن صحيح امام الترمذي ዘገቡት ነው قال بلاولم حديثو حسن ነው صحيحم ነው وقال صلى الله عليه وسلم نبيم صلى الله عليه وسلم እንዲህ ብሎ اذا خرجت احدكن اذا خرجت احدكم احداكن نمون يلبس حمزون كسر ارغو كلام مهم يخلال شجر يلو بيون احداكن كسر مهمون لما سايت اذا خرجت لك اندزينيو يمجمرو اذا لا يندالو معلوم اذا خرجت احداكن عنداچو ستوطا الى المسجد ود المسجد ستوطا معناتنا ها فلا تمس እንዳትቀባ ማለት ነው ጥይበን ፈላ ተመሰ እንዳትቀባ ማለት ነው ጥይበን ሽቶ እንዳትቀባ አንዳቹ ወዲ ስትል ወደ መስጂድ ስትል ማለት ነው መልእክተኛው ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ ላተምናዑ አትከልክሉ ኢማ አላህ ያላህ ስብሐ ወተዓላ ባሮች መስጂድ ይደውላል መስጂድ እንዳትከለክላቸው ይላል እንመጣበታለን ግን መስጂድ ከሄዳችሁ አሉ መስጂድ ከሄዳችሁ እንዳትቀቡ ሽቶ እንዳትቀቡ እሺ تخرج من بيتها ስለዚህ በዚህ መሰረት ሴት ልጅ መስጊድ መሄዷ ፍቶ ተቀበታ ከሆነ ባጢል ነው ማለት ነው መስጊድ መሄዷ ልብ ብሎ ለዛ ነው መስጊድ አለ መሄዷ ነው ለሷም ይበልጥላት መስጊድ ከሄደች መስፈርቱን ማሟላት አለባት አመቀባት አይለባትም ሌላም ተዘዩን ሌላም ፈተና ተቀማመጣለሁ ብላ የበለጠ ጉዳት ውስጥ መግባት የለባትም ሰግዳለሁ አጅራገኛለሁ ብላ የሰው ሁሉ ወንጀል ተሸክማ ማአት ሰው አሳስታ ይበል ያላህን ባሮችን ከዛም አልፎ እንዳትመለስ ተንቃቄ ማድረግ አለበት ተخرج من بيتها ተወጣለች ከቤቷ ማለት ነው እቺ ሴት ማለት ነው ተወጣለች من بيتها تمشي ይሄ የሚያሳዝን የሆነውን ነው አሁንም ወደሳቸው ወደ ተይሚን ተመለሳናል رحمه الله تعالى تخرج ተወጣለች ዛሬ ላይ የምታዩን ነገር ነው تخرج ተወጣለች من بيتها ከቤቷ ተወጣለች تمشي في السوق የተንቀሳቀሰች በየገበያው ማለት ነው ماشيን ታውየን ጠንካራ የሆነ እንቅስቃሴ ማለት ነው ምንም ላስባሊ ጠንካራ የሆነ እንቅስቃሴ ከማየምሺ አቅዋ ሪጃል ልክ እንደሚንቀሳቀሰው ጠንካራ ወንድ ማለት ነው እ ከማየምሺ አቅዋ ሪጃሊ ከወንዶች ጠንካራው እንደሚንቀሳቀሰው ማለት ነው ወአሽበህም ልክ እነሱን ተመሳሳዮች ማለት ነው ጠንካራ ወንዶች እና እነሱ ተመሳሳዮች ይጠንካራ ተመሳሳዮች ማለት ነው የገባችሁ ነው ተንቀሳቀሳለች በየገበያው ስትሄድ እንዴት ነው ልክ እንዴት አይነት አደብ ያለው ወይም ደግሞ ሴት ልጅ ሀያዋ እንደ ተጠበቀ አይደለም ተምሽ ተንቀሳቀሳለች ምናልባትም የረገጠች ምናልባትም የተጋፋች ሊሆን ይችላል ልክ ጠንካራ የሆነ ወንድ በገበያ መካከል እንደሚያረገው እንቅስቃሴ ማለት ነው አው ወአሽበህያ ወአሽበህም የነሱም ተመሳሳዮች ማለት ነው ከአነማ ቱሪዱ የምትፈልግ ይመስላል ማለት ከአንማ ቱሪዱ የምትፈልግ ይመስላል አንያሪፈ الناس قوتها ሰውይ ጠንካራ መሆኗን እንዲያቆላት ይፈልገች ይመስላል ወነሻጣها ይፍሳን ነሻጣ ማለት ነው ሸሻጣ እንዳላት በጣም ቀልጣፋ መሆኗን ማለት ነው ቀልጣፋነቷንም ለማሳየት ይመስላል ይሄንን መታረገው ልክ ወንዶች የሚያረጉትን አይነት እንቅስቃሴ ነው መታረገው ገበያ ውስጥ ያለችው ህዝብ የተሰበሰበበት መሃል ዋን ታሳያለች ነሻጣዋን ታሳያለች ወተምሺ ማዓ ሳሂበቲها ትንቀሳቀሳለች ከጓደኛዋ ጋር ነው የምትከሳቀሰው وهي ሷ تمازحها وهي تمازحها ممازحة ማለት መቀለድ ጆክ ማለት ነው ጆክ የቀለደቻት የተቀላለዱ ማለት وهي تمازحها እሷ የተቀላለደቻት وتضحكها እየተሳሳቁ ማለት ነው ያሳሳቀቻት ማለት አንዱ የሌላውን ያስቃል ማለት ነው ሌላኛውን ያስቃል ሌላኛው የሚያዋራ እየተቃለዱ እየተሳሳቁ መንገድ ላይ ይሄዳሉ ማለት ነው ቢሰውቲን መስሙዒን በሚሰማ ድምጽ ማለት ነው ይሳቃሉ ፊት ሰው ሁሉ እንደውም አንዳንዶቹ ሴቶች ሲስቁ ያስደነግጣል አይደል ወንድ አይስቅም እንደነሱ ወንድ እነሱ ጮክ ብሎ አይስቅም በጣም ፍርሃት የላቸውም ይሁን የሚያስጨዋቸው ነገር አለ እንዴ ይሁን ነገር በንገጠህ ነው ዞር የምትለው ምን ሆና ነው ትላለህ በቀላል የሆነ የቀለዱ ወይም የሆነ ነገር ታፈጥሮ በጣም ጮክ ብላ ትጮሃለች ምናልባት በዛ ሰዓት የሚራገም የሚሳደብ ይኖራል አላህ ይሰራሽን ይስጥሽ ወይም ይመሳሰሉትን ተበድሎ ደንግጦ ከሆነ ይሄ ሰውዬው ደንግጦ ከሆነ ዱዓ ያረገው አላህ Subhanahu Ta'ala ይቀበለዋል ዱዓውን መልእክተኛው ሰለላሁ ዐለይሂ ወሰለም ليس بينها وبينه حجاب ብሏል በሷና በሷ መካከል ሂጃብ የለም ጮህት መጥፎ ጮህት ሰዎችን አዛ ያረጋል የታወቀ ነው በራሱ አይደለም የሚፈትን የሴት ድምጽ አይደለም መጥፎ ጩኸት ኸምሱን ሚነ ደዋቢ ፈዋሲቁን አምስት ከእንስሳቶች ፋሲቆች ናቸው አይደል እንስሳቶች አምስት ፋሲቆች ናቸው يقتلهن الحل والمحرم محرم የሆነም ሰው ሒልም የሆነ ማለት የተፈታም የታሰረም ሀጅም ላይ ያለ ከሀጅም ውጭ ያለ ሰው ይገላቸው አምስት እንስሳዎች አሉ ከነዛ መካከል አንዱ ቁርአን አይደል ቁርአን ለምንድን ነው ትልቁ ችግሩ እሱ ድምጹ አዛ ያረጋል ድምጹ አዛ ያረጋል ሰዎችን አያስተኛም እሱ ባለበት አከባቢ መተኛ አትችልም ይሄ ሰዎችን አዛ ስለሚያረግ ድምጹ ከዚህ በፊትም እንዳለው ማንኛውም ሙስሊሞችን አዛ የሚያረግ ነገር የተከለከለ ነው አይደለም በጩኸት በሳቅ ቁርአን እየቀራህ አዛ ማድረግ አትችልም ኢንተርቪው ሊያዛ ይሄንን ነቃብሉ በተለይ መስጊድ ላይም የምትቀሩ ከሰላት በፊት በሰላትና በኢቃምና በአዛን መካከል የምትቀሩ የቀራችሁ ያላችሁት ለሌላ ሰው ከሆነ አንድ ነገር ነው ቁጭ በሉና አዳምጡ እንኳን አንዴ ሁላችሁም ዝም በሉ እኔ የቀራሁ ነው በል ዝም አረ አለ በለዚያ ደግሞ ሌላ ሰው እየቀራ ነው የሰገደ ያለ ሰው አለ ከምንም በላይ ደግሞ የሰገደ ያለ ሰው አለ እየሰገደ ያለው ሰው ይወሰወሳል ከሚቀራው ሰው በላይ የሚቀራው ሰው ድምጹንም ምናልባት ምን አድርጎ ሊቀራ ይችላል ከፍ አድርጎ ያንተን ድምጽ የሚቀራን ያክል ይቀራ ይችላል ግን የሰገደ ሰው በተለይ ባለበት ሰዓት ይሄን ተነቀቀ በዚህ አይቻለም ወይም እኛ የሰገድን ሰዎች ፈኝተዋል ማይካችንን ከፍ አድርገን ያከባቢ ሰው ሁሉ ይነሳ ብለን ተራይ ብንሰግድ እንችላለን ይቻላል እንዴ አይቻለም ከልክል ነው ልብ በል ወለው ካነ ካፈረን ካፈሩ እንኳን ቢሆን ማለት ነው አዛ ማድረግ አይት በቁርአን ያልኳቸው አሁን እንግዲህ እንዴት ታያለህ ታዲያ حرام ይሁንን ድምጽ ለወንዶች ፈታኝ ይሁንን ድምጽ ሴት ልጅ እንዲህ ጮሃ ስቃ ድምጿን ከፍ አድርጋ ትናገር ምን አለበት ይባላል አይባልም ከዚህ የበለጠ ነው በረሩ ማለት ነው በረሩ ከዚህ የበለጠ ዝም ብሎ ከመወስወስና ሐሳብን ከማስቀየር የበለጠ ነው ስለዚህ ሰውየው ዱዓ ቢያረግባት አላህ Subhanahu Wa Ta'ala ሊሰማው ይችላል ጥንቃቄ ያስፈልጋል ማለት ነው እሺ ስለዚህ ምን አሉ መልእክተኛው ሰለላሁ ዐለይሂ ወሰለም ምንድነው تخرج من بيتها تمشي مع صاحبتها لنا ከባልደረባው ጋር ትጓዛለች ልክ ይመስላል ሰዎች እንዲያቁላት ይመስላል አሉ بصوتي مسموع وتدافعها تدافعها ትገፈታተራለች ማለት ትላፋታለች ማለት ነው تدافعها ትላፋታለች بتدافع المنظور በሚታይ በግልጽ ማለት ነው በግልጽ የሆነ ልፊያ ማለት ነው ግልጽ በሆነ ልፊያ ትላፋታለች ይላፋሉ ይገፈታተራሉ የሆነ ቃል ይቀማሙ ይችላሉ هذا حال اكثر النساء ايه አብዛኞቹ ሴቶች ባህሪ አይደል መንገለ ወክ ያረጋሉ ومن العجائب جلبابهم لبسوا ማለት ነው አሁን ጅልባብ ለብሰዋል ሻይር ይታይባቸዋል ዲናው የሆነ ነገር ግን እዚህ እንኳን ቀራት በሚቀራባቸው ቀናቶች ወክስ ያረጉ ሲወርዱ መታያቸው ነው አሁን እኔ ስመጣ ያየኋቸው አሉ አሁን እኔ ስመጣ ማለት ነው ስለዚህ አሁን እንግዲህ ወክ የሚያረጉበት ሰዓት ነበር እነሱ ሱብሃንአላህ አላህ Subhanahu Wa Ta'ala እኮ ምናልባትም ከቤታቸው እንዲወጡ የተፈቀደው ለሐጃ ብቻ ነው ሀውላይ እነዚህ ናቸው አሁን ብኑተይሚንም የሚሏቸው ሌሎችም ይኖራሉ ስለዚህ ትመለከታለህ በጣም በሚገርም ሁኔታ ማለት ነው ተቀፉ ትቆማለች على صاحب الدكان ትቆማለች ማን ፊት ለፊት على صاحب الدكان ይሄ ባለ ሱቅ ፊት ለፊት ማለት ነው ሱቅ ሻጩ ማለት ነው ይሄ የባለ ሱቁ ፊት ለፊት ትቆማለች تبايعه ልትገዛዘው ልትሻሻጠው ማለት ነው ልትገዛው ፊት ለፊቱ ትቆማለች وقد كشفت የገለጠች ሆና ማለት ነው በርግጥም የገለጠች ሆና አንጅራ አይሃ ክንዶቿን ገለጥ አርጋ ማለት ነው እጇን ሰብስባ ነው የምትገበያየው እሱ እጆቿን ያሳየች ቀድም ያለውን ጌጧን ማለት ነው ወይደይሃ እጆቿንም ማለት ነው አጠቃላይ ክንዶቿንም እጆቿንም ገላልጣ ማለት ነው ወሩበማ እንደውም አንዳንዴማ ቱማዚህሁ ትቀለዷለች እሱ አይደል ትቀለዷለች ታጫውቷለች ማለት ሱቁን ማለት ነው ወሩበማ እሱ ያጫውታታል ቱማዚህሁ ወዩማዚህሃ እሱም ያጫውታታል እሱም ያቀልዳታል አንዳንዴ እሱም ትቀልዳለች እሱም ይቀልዳል ويضحك معها ይስቃል ከሷ ጋር አብሮ ማለት ነው الى غير ذلك ሌላም ጥቀስ ከፈለክ ሌላም ሊሆን ይችላል አረ ከዚህም በላይ ሊመታት ይችላል ሊይዛት ይችላል ሊላፋት ይችላል من غير ከዚህ የበለጠ ማለት ነው ይሄንን ከሙስሊም ሴቶች ትመለከታለህ ምን አጀብ በጣም የሚገርም የሚያሳዝን የሚያስነቅ የሚያስደነግጥ ማለት ይሄ ነው ይያሉ ነው الى غير ذلك ከዚህም ሌላ مما يفعله بعض النساء አንዳንድ ሴቶች የሚሰሩት ይሆነ ማለት ነው አው ያላህ ሁሉም ሴቶች እንዲህ ሲባል ሴቶችን አንድ ላይ እንዳትፈርጁ ያላህ Subhanahu Wa Ta'ala ባሮች አይጠፉም ላ ተዛሉ ጣይፈቱ ሚን উመቲ የተባለው ውስጥ ሴቶችም አሉ ለወንዶች ብቻ አይደለም ከወንዶችም ከነብዩ ሰለላሁ ዐለይሂ ወሰለም উመማ የሆኑ ظاهرين على الحق حقን ይዘው እስከመጨረሻው ነክሰው የሚይዙ ምኖች አሉ ወረባዎች አሉ ወረባዎች ማለት እንግዳይ የሚሆኑ ማለት ነው ልክ ከሁለቱም ጾታ ነው ያለው ወረባ እንዴ አንዳንዴ ጅምላ ጭፍጨፋ መቅረት አለበት ሴቶች ማለት እኮ በቃ እንደዚህ ናቸው ሴቶች ይባሉ እንደዚህ አይነት ናቸው በቃ እንዴ አይነት መጨረሻ ዲሲዥን አይሰራም ከየትኛውም ያላህ Subhanahu Wa Ta'ala ባሪያ መልካም ሰዎች አሉ ይሄንን ልናቅ ይገባል ከወንዶችም መጥፎች እንዳሉ ጥሩዎች እንዳሉ ሁሉ ማለት ነው እሺ ስለዚህ ወቱዳ ከክንዶቿ ከመናምን ገላልጣ አንዳንዴ ታጫውታለች ያጫውታታል ይስቃሉ الى غير ذلك مما يفعله بعض النساء من اسباب الفتنه كفتنه سببوت يهونو معلوم والخطر العظيم تلك يهونو ادغا تلك لهنا أدقا قبل تجوال من أسباب الفتنة والخطر العظيم لتلك فتنة سبب يهونو لتلك تشققر لتلك تشققروش سبب كهونو نقروش مكاكل والسلوك الشاذ الخارج عن توجيهات الإسلام عندنا سبب يهونو لمن؟ لسلوك الشاذ أفن قاعد لهنا قزو مالذنو سلوك مالذ؟ قزو ويم دمو منهج منقر مالذنو هيك سيعطيك عليك هيوت مالذنو من أين هيوت نو اندبتنور اتشلي اتشسيت سبب يهونو الشاذ شاذ يهونو مالذ؟ شاذ يهونو ايه لك يعفو دقيت مالذنو كم عندنو شاذ يهونو؟ الخارج نو يو شاذ مالذ؟ الخارج راسو تمساسينو يو الطعف نقيت مالذنو كمن عن توجيهات الإسلامي كأسلمنا توجيهاتك كأسلمنا مكروج كأسلمنا قايد اللين مالتنا كأسلمنا قايد اللين إسلمنا كاسكمت أتشو مسارتي يمهجا منقروج يافن أبقتو يهونو وطريق أمة الإسلامي كأسلمنا كأمة وكذي أمة منقد يافن أبقت يهونا منقد سبب يهونونا تشون من يهونو تكس كلها تشون أبقروج يقباتشون عيائزات تشوتان أو هي يمي سوتي هنا نو عندنا نسيتوش من أسباب الفتنة كفتنة سببوش ناتجو والخطر العظيم يتلك أدقام من دنو سببنو من أسبابنو لبقول والسلوك الشاذي شاذي هنا دمو من قد عند التهيد شاذي هنا عفنقت أمالنا عفنقت نجمك أني ثنيا متبال سيت عند التون الميارقات الخارج يوتا أمالنا إيه دمو كيد عن توجيهات الإسلامي كأسلمنا مكروج كأسلمنا قايد اللعين مالتنا اسلم الناس كمتوا توجيهات هالله تبقوا مالتنا بزي هدو بلو مالتنا كذا يهدتنا اتشو وطريق أمة الإسلام يا اسلم الناب أماك هو التعبت اسلم الناب أماك هاللبت من قد يعفى نقات يهون انقزو اندك بوازي عرقات ايه قزو اسكيت يا درسات الكتب هالله مش الرشاو يا الله سبحانه وتعالى كتات هالله يا الله كتات هالله زم بلو نسعنتنا فريدم يبال نقر ايه نسعنتنا يفريدم اقراد الله لبقونو فري free feeling, free expression, free style, منامن. إيه إن ديزاينات عليهم هذا اللي. منذ بلوت إيه من مثلاً منذ بلوت إنه ترت ترتني. الله سبحانه وتعالى زند يمائي سارا مالتهم. يهونا من ما شجر يهونا كنا قريب ما شجر قبرنا ما شجر مالتهم. منذ بلوت إيه إن الدعاء إيه إن المقرطة مالتهم. إيه إن free net net annet. بمن مدر لهونا إنه نسعى متهم. ما نفترون مدر يرقدك. ماني أبردون رزقي يا بالله ما نفطره هنتني يلا ما نفطره شيء يلا أنت يمان هنا شانك وريت ما يجاش هونو كالله سبحانه وتعالى ملك كالله سبحانه وتعالى شيء سلطان كل الادمينستريشن إيريا وطننا أنه من نلاجو فريهون وهم عارف ما كنا نتعامل هون عارف اللي قاعد نتعامل نون تالو الله كان يحصل دروك كل اليوتونا مالت كالله ملك مالتهم يا الله سبحانه وتعالى رزق يتوونا الله سبحانه وتعالى يرزق أجرنا أيارون مهون مجبون منون يا الله أنا برداتها لما نور مالتنا سرفايف لما رجع ما أسفل لقاجون إين النت من أنا مثلا سلوتن بقى يبقى يعني الله يصرف كبرنا كذا نتعيون إيش لالو هاي شلون سنة ما نو نتعني على قاتو نتعني على قاتو أكل ما نو من على قلة قاتو أكل إيه اللي مشت أكله سنة دي إنتبهوا عندك أنا دمو من ملاش هتشنو السجاهونو ما قوم يهتشنو السجاهونو ما فارجون الله سبحانه وتعالى قهونه مالتنا يمي كاتهم يمي ملده وصونه ما انه با الله سبحانه وتعالى مدر با الله سبحانه وتعالى رزق با الله خلق لي ماتو من يميسات نتعنت يميساته انتبهي ايه نلب بلن ماتين اللب انجي سن بلن سلطة بالو بيتش انجام عبرن مندل سلطة بالو بيتش عدامتن راسات شرين بزا مودوست لماس قبات ترات من نارك هون قوم الماسب اللب انت علي هي نتعنت مدر اندزانك لازاي تفترين عدل لكم الدنيا سجن المؤمن لا مؤمن من دونك يسر بيتناش ما لازم يهينه قدب على الله إن ده سرنا تتأثرم قدب على الله يسر بيتناو يميت أفت يسر بيتناو دوم ما رأي إني أمر إني أشجع إنك يسر بيت على الله تسي ميل يسر بيتناو بكا الله سبحانه وتعالى بما وجد مت تعزز بيت يمت نور بيت يسر بيتناو لمن كافر وشو الناس جنة تشونه كذي بوها لا أتيك بتأم كبار يسر بيت على الله تشون مسودهم يوم ما يلم مدر ما رأي إن قال يلم مدر الله باك ما يشين يعزز من دوم يا لك ما يشين يعزز النجار كويلم. سلذي إيه لنا كأسلم الناي مياس والتانجار سو يا رجال هي يسيطو شو قد أي يالو شنو؟ هشي يقول الله تعالى الله سبحانه وتعالى إلى لنساء نبيه لما لكتنيو سيطوش لنبيو سيطوش اللي لا تقول وهن القروة እነሱም ብቻ ናቸው አራያዎቻችሁ ለሴቶች وهن القدوة እነሱ እኮ ናቸው አራያ ማለት ሌላ አራያ እንዳትፈልጊ وهن القدوة እነሱ ናቸው አራያዎችሽ ሞዴሎችሽ ማለት ነው ምሳሌዎችሽ አላህ ምን አላቸው وقرن في بيوتك في بيوتكن ተረጋጉ አለ አላህ وقرن ማለት ተረጋጉ في بيوتكن ቤታችሁ ተረጋጉ አለ አላህ የት እናንተ ቤት ማለት ነው ولا تبرجن እንዳትገላለጡ ማለት አላህ تبرج الجاهليه الاولى እንደዛ እንደማህይብና እንደማህይባን መገላለጥ አይነት መገላለጥ እንዳትገላለጡ ረሱልም ሰለላሁ ዐለይሂ ወሰለም ሴቶችን ቃል ሲያስገባቸው ሙባዓ ሲገቡ ከሚያስገባቸው አንድ አህድ መካከል እንዳትገላለጡ እንደ ጃሂልያዎች መገላለጥ ብለው ነበር ሴቶችን ቃል የሚያስገባቸው ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከገቧቸው ቃሎች መካከል ሙስሊም ሴቶች እንደ ጃሂልያ ላንገላለጥ ብለዋል ይሄንን ቃላችንን አላህ ሱብሃነሁ ወተዓላ እንድንጠብቅ አዘዘናል ያ አይሁለዚን አመኑ አውፉ بالعقود ብሎ ማለት ወህለት ለኩም በሂመቱል አንዓም ስለዚህ ቃላችሁን ሙሉ ከዛ ቃል መካከል አንዱ እኛ መልእክተኛን እንታዘዛለን ካልሽ አሽሀዱ አንነ ሙሐመደር ረሱልላሂ ካልሽ ማለት ነው እሱ ያዘዘሽን ነገር ትታዘዣለሽ አላህ ሱብሃነሁ ወተዓላ እንዳዘዘው ማለት ነው ወላ ተበረጅነ ተበሩጀል አያችሁ መገላለጥን ምን አለው ማህይብነት አለው አላህ ስልጣኔ ሳይሆን መገላለጥን ከምን ጋር ቆራኙ ከማህይብነት ጋር እኛ ያላህ ይሻለናል ወይስ እነኚህ ሰዎች የሚሉት እና የሚሞግቱት ይሻለናል ያላህ ሱብሃነሁ ወተዓላ ነው የሚሻለው ይላ ሸኪን ለምን አላህ ይሄንን መገላለጥ ምን ይያለው ነው ጃሂልያ ነው ይያለው ማህይብነት ኋላ ቀርነት ነው ይያለ ነው ይልቁንም መልበስ አዋቂነት ነው መልበስ ስልጣኔ ነው ይያለ ነው ሴት ልጅ መልበሷ መሰተሯ የመሰልጠኗ ሰውነቷ ሰብአዊነቷ የበለጠ ጠንካራ መሆኑን እቺ ሴት ሴትና የሰው ሴት መሆኗን የምታሳውቅበት ነው የሰው ሴት ማለት ነው ከዛ ውጪ እንዳልሆነች ማሳወቂያ ስለዚህ تبرج الجاهليه الاولى የመጀመሪያዎቹ እስልምና ሳይመጣ በፊት ተገላልጠው ሚገርማቹ ቤተ الحرام ላይ ጧፍ ያረጉ ነበር አቁታቸው እንዴ በተፈጥሯቸው ጧፍ ያረጉ ነበር ይሄንን አላህ Subhanahu Wa Ta'ala ከለከላቸው ለአንዳንዶቹ ሴቶች ወንዶች ለንጉስ ይሰጡ ነበር ሴቶቻቸው ለንጉስ ይሰጡና ዛሬ እሱ ጋር ድረሽ ነኝ እሱን ሚስት ማለት ነው ዛሬ እሱ ጋር ድረሽ ነኝ ለምን ጥሩ ዘር እንዲኖረው ልጅ ማለት ነው ከሱ አርግዛ እንድትመጣ ይልክ ነበር እንደዛ ነበር እንዴ ሚስቱ ሌላ ቦታ ወስዶ ለሌላ አካል ያልሰጠሰው እንደምን ይቆጠር ነበር እንደ ዘመድ እንደሌለው ይቀበለው እንደሌለ ማለት ነው በጣም ምስኪን ነው ይሄ ሰው የሌለው ዘመድ የሌለው ዛሬኮ አንተ ሴትን ሳይሆን እንሰሳህን ነው ወስደ ሌላ ቦታ ምታስጠቀው አይደል አይደል ለምን ዘር ለማግኘት ማለት ነው ወይም ለማዳቀል ሀከዛ ነበሩ ሀኡላይ እነዚህ ባህይሞች ነበሩ እነዚህ ጃሂልዮች እነሱ ያሉበትን ህይወት መኖር ስለፈለጉ እነኚህ ሰዎች አሁን እኛም ልንከተላቸው ነው አደራችሁ በተለይ እህቶች ይሄን ነገር ቆማችሁ አስቡበት መቼም እንደው የሆነ ትምርት የሆነ ነገር ነካክታችኋል በቃ የሚባለው ነገር ይገባችኋል የሚባለው ነገር ከገባችሁ እናንተ የምታስቡት የነበረው ከዚህ በፊት ወይም ደግሞ አብዛኞቹ ሴቶች የሚያስቡት ነገር ትክክል እንዳልሆነ ተረዳላችሁ በትክክለኛ አእምሮ ከተረዳችሁት አእምሯችሁ የሻህዋችን ስሜታችን ዝም ብሎ ካልጋለበን በስተቀር ማለት ነው ቆም ብለን ካሰብን አሃ እዚህ ጋር መቆም አለብኝ ነው እንጂ ማን ነው መከተለው ምን አይነት አመለካከት ነው ያስኩት ትክክል ነው ትክክል አይደለም ይሄን መፈተሽ አለብኝ ዕውቅና ጅህልና ነው ወይስ ስልጣኔ ይሄን ምን በትክክል መረዳት ያስፈልጋል ስለዚህ ويقول النبي صلى الله عليه وسلم نبي صلى الله عليه وسلم እንዲህ ይላሉ لا تمنعوا إماء الله አትከልኩሉ ያላህን ሴቶች አሉ ያላህን ባሪያዎች ማለት ነው ይወንድ አብደላህ እንደሚባል ኢማ አላህ ማለት ነው የሴት ባሪያ ማለት ነው ያላህ ባሪያ ያላህ ባሪያ እንጂ ባርነት ያላት አይደለች ያቺ ኢማ አላህ ያላህ ባሪያን አትከልኩሉ ማለት አብደላህ እንደምትለው ነው መሳጂድ አላህ ያላህን መስጂዶች እንዲሄዱ አትከልክሏቸው ግን አሉ ወቡዩቱሁነ ኸይሩ ለሁና ቤቶቻቸው ግን ለነሱ በላጮች ናቸው አሉ ኢንተርቪው ያላህን ሴቶች መስጂድ አትከልክሏቸው ቢሸርጥ በመስፈርት ቅድም ያልነው ሽቱ ሳትቀባ ሳትገላለጥ ለፊትና ሰበብ ሳይሆን ከወጣች ግን አላ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ወቢውቱሁን ቤቶቻቸው ለነሱ አሉ በላጭ ነው አሉ እሺ እኛ ከኛ በላይ የሚያስብልን መልእክተኛ ሰለላሁ ዐለይሂ ወሰለም አይሻለንም አንተና እኔ እኮ አንቺና እኔ ለኛ ከምናስበው በላይ እሳቸው ለኛ ያስባሉ የሚገርማችሁ ለናንተም ይበልጣውን እሳቸው ያቀሉ ካንቺ በላይ ከኔ በላይ ማለት ነው እሺ እሳቸው ይበልጥልሃል ይሄኛው መንገድ እያሉ ለዛ ነው ሁሉም উম্মቲ ጀነት ይገባል አሉ ሁሉም উম্মቲ يدخلون الجنه ሁሉም উম্মায়ে ጀነት ይገባል ኢላ ማን አባሉ እንጂ እንብ ያለኝ ሲቀራሉ እንዴ ያ رسول الله ወ ምን ያባሏቸው ደሞ ጀነት ግባ ሲባል እንብ ይላል እንዴ ያሏቸው አው فمن اطعني دخل الجنه እኔ ለሐዘብኝ ሰው ያልኩትን የሰማኝ ሰው ጀነት ገባ ومن عصاني ግን እንብ ያለኝ ሰው فقد ابا አምጾኛል አይደለም ያሉት እንብ ብሎ አላሉ ምን ከመግባት ጀነት ከመግባት እኔ ምመርጥለትን አላወቀም በላጭ ሆነውን እንደመርጥለት አላወቀምና ነው ለዛ ነው እኔ ምመርጥላችሁ ሀብ ለእናንተ ቤታችሁ ነው ነገር ግን መስጂድ እንሄዳለን መውዒዛ እንሰማለን ሙሐዋራን እንሰማለን እንቀራለን ካሉ ግን አትከልክሏቸው ከዚህ ምን ይላሉ خير لهن من اي شيء አያችሁ خير لهن من اي شيء ከምንድን ነው ይበልጥላቸዋል የተባለ ቤታችሁ خير لهن من اي شيء ቤታቸው ይሻላቸዋል የተባለው ከየት ነው ከሱቅ ነው ከየት ነው من المساجد ልብ ብሎ من مساجد الله يكون كالله سبحانه وتعالى مسجد خير البقاء في الارض كمرت مرط بوتا ማለት የት ነው مساجد አረ بيوت الله በጣም ከምርጥ ሁሉ ቦታ ምርጥ ማለት የት ነው ያላህ መስጂዶች ናቸው ከመሬት ደግሞ አካላት መጥፎ ቦታ የት ነው አስዋቅ ገበያ ቦታ ነው ሸረኛ ቦታ ማለት ነው ከመሬት ከምድር ምርጥ ቦታ መስጂድ ነው ከምድር ደግሞ መጥፎ ቦታ ሱቆች ናቸው ወይም ምንድነው ገበያ ቦታ ነው ሸይጣን ገና ጧት ነው ወጥቶ ባንዲራውን የሚተክለው ባንዲራውን የሚተክልበት ቦታ ነው ከፍ ብሎ የሸይጣን ባንዲራ ሊለበለበበት ቦታ ማለት ነው የት ነው ሱቅ ነው ለዛ ምን ገበያ ቦታ ነው ብዙ ሰው ያጭበረብራል ብዙ ሰው ይሰርቃል ሌባውም ያለው እዛ ነው ውሸታሙም ያለው የውሸት ኩብር ያለው እዛ ነው ጫጫታ ያለው እዛ ነው ቀኑ ሙሉ ብትሆን ማለት ነው ስለዚህ ነው ገበያ ላይ እንደውም ብዙ መቆየት ያስፈልግም ማለት ነው አረ ቶሎ ተገበያይቶ ውልቅ ማለት ነው ليس خير البقاء الا لما አሁን እየተፈለገው የሚገርም እኮ ነው መልእክተኛው ሰለላሁ ዐለይሂ ወሰለም ከመልእክተኝ ከሁሉ ምርጥ ቦታ ከሆነው መስጂድ አትከልክሏቸው ግን የት ይሻላል አሉ ለነሱ ቤታቸው ይሻላል አሉ وبيوتهن خير لهن قالوا خير لهن من اي شيء من مساجد الله فكيف هذا الشيء من تلالاچو بخروجهن للاسواق لغبي استاده موطاتاتو انديت يونال معناته ايه حاجه كليله زم بيقولوا يموتوت موطاتن لب بيقولوت حاجه كاله ضروره مدينيون غداي لي ሴትዮዋ ልትወጣ ትችላለች ቀደም እንዳልነው ሂጃባን ከተጠበቀች አትከልክሏት የተባለው ለመስጂድ ብቻ ነው አትከልክሉ የተባለው ሌላ ቦታ ግን መከልከል ይችላል ባል ለመስጂድ ግን እንዳትከለክሏት ስላሉ ሸርጡን ካሟላች እንዳትከለክላት ገብታችኋል አይደል ሌላ ቦታ ግን መከልከል ይችላል وان هذا الحديث الصحيح ايه صحيح هنا حديث لا يدل برغጠኝነት ይጠቁማል አሉ على انه اندهونا ይጠቁማል على انه يجوز للرجل ለወንድ ልጅ እንደሚፈቀድለት ለባል ወይም ለአባት ማለት ነው ወይም አባት ከሌለ ለወንድም ለወልይ ለሆነው ለሷ አካል ይፈቀድለታል አይምና አልመርአተ ሴት ልጅ ሊከለክላት ምን الخروج ከመውጣት ሊከለክላት ለሱቂ ወደ ሱቅ ገበያ ሊስትል አትጂ ማለት ይችላል በቃ በዚህ አልበደላትም በተለይ ደግሞ ፈሳድ እንዳለ ካወቀ ማለት ነው ፈሳድ ውስጥ ተገባች ወቀ ስለዚህ አፍضل ነው የተሻለ ነው ምን ብታደርግ አንተ ሄደህ ብትገዛላት እሷ ገበያ ሄዳ ከምትንገላታ በተለይ ደግሞ እንደዚህ አይነት ሀገር እንደኛ አይነት አሁን ያለንበት ከባድ ነው በተለይ እንደዚህ የለበሱ ከሆነ ሴቶቹ በጣም ይቸገራሉ ስለዚህ አንተ ብትገዛላት አፍደል ነው ከዛም አልፎ ተርፎ መከልከል ይችላል ልብ በሉ ይሄ እንችላል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ከመስጂድ ነው አስከልክሏት ያሉታ ስለዚህ ይችላል አይምنع المرأة من الخروج للسوق وما عدا المسجد كمسجد وጭ ማለት ነው كمسجد وጭ ነው ولا اسم عليه وانجلم يلبتم في ذلك በዚህ ጉዳይ ላይ ወንጀልም የለበትም ولا حرج ችግርም የለም በዚህ لا حرج ማለት ይሄ ይችላል ሰው ይመብቱ ነው ማለት ነው ولا اسم عليه في ذلك ولا حرج اما منعها مكلكلوا اما من التبرج كمجلالت ምኑ ሰውነታን ወስፉሪ ፊቷን ከመገላለጥ ቢከለክላትስ እንዳትገላለጭ እንዳትገለጭ ቢላትስ ወተዕጢሪ ተዕጢርንም ቢከለክላት ተዕጢር ማለት በሽቱና قرن باللو نجر موابان مالتنا قرن باللو نجر موابان بيكالكلات ሊጣራን ያለው ነገር መዋባን የለብሽም ብሎ መከልከሉማ ማለት ቢከለክላት አይደለም መከልከሉማ فانه واجب عليه ايه الناس لا واجب يكون ዝም ቢል ደዩስ ነው ማለት ነው እኔ ምን አገባኝ እኔ እንደፈለገች ሆነ አስልጣ እኔ አልጠየቅ ለሷ ብሎ ቢል ማለት ነው الله سبحانه وتعالى እኮ አደረ ብሏቸዋል መልእክተኛው صلى الله عليه وسلم ምን ብለዋል الصلاه الصلاه وما ملكت ايمانكم ሰላተን አደረ አደረችሁን እናንተም ስር الله سبحانه وتعالى ምን እየሰጣችሁን እንድታስተዳድሯችሁ እየሰጣችሁን አካላት ከነዛ መካከለ አንዱ ሴቶች ናቸው እኛም እናስተዳድራችሁ ወንዶች ስለሆነ አላህ Subhanahu Wa Ta'ala አርጃሉ ቀዋሙና አለ النساء ብሏል የቤቱ ሐላፊ ማን ነው ወንድ ነው የቤቱ ሐላፊ ወንድ ነው የቤቱ ሐላፊ ወንድ አይሆንም በቃ ተስማምተን እኛ በስምምነት ሁለት ሐላፊ ይኖራል ያለ ሰው ወንድ በትክክል አይሆንም ሙሉ ወንድ አይሆንም ማለት ለምን አንድ ቤት ሁለት ሐላፊ ካለው እንዴት ይስተካከላል ይስተካከላል አንድ ቤት አንድ ትምህርት ቤት ሁለት ፕሬዚዳንት ቢኖር አንድ ቀበሌ ሁለት ሊቀመንበር ቢኖር የስልጣን ሽኩቻ ይኖራል አይደል አለመስማማት ይኖራል ለምን ولعلى بعدهم على بعد كفيل وكفيل لا يمن ليهون ይችላል ነበር የበላይ ይሁን ነበር ካላሁ እጭ አንድ ካላሁ እጭ ሌላ አምላክ ቢኖር ኖሮ ምድር ፍራቷን አትይዝም ነበር ሁለት አስተዳዳሪ እኔ የበላይ መሆን አለብኝ ለምን አይደል ለምንድን ነው እኔ አምላክ ማልሆነው ብቻዬን አንተ ለምንድን ነው ደግሞ እስከዚህ ድረስ ማን አለ አያችሁ ለምን ነው ለማ አላስተዳደረው ለምን ነው አንተ እንዲማታረገው በቃ ማንንም አይሰማማት ተመሪና ምን ከሌለ መሪ ከሌለ ፍርአት የለም ፍርአት የሚባል ነገር በፍጹም የለም ለዛ ነው ኢብራሂም አለይሂ ሰላም ሁሉንም ከጨፈጨፈ በኋላ ጣዖቶቹን አንዱን አስቀረው አረ አንዱን ትቶታል ለምን እነሱ ጥያቄ እንዲጠይቁ ነው እሱ የጨፈጨፋቸው መመለክ ያለብኝ ብቻዬን ነው አረ ለምን ነው የሚጋሩኝ እነሱ የሚለውን እንዲያረጉኑ ተፈክሩ እንዲያረጉኑ ከዛ ለዛ ነው እስቲ ጠይቁት ትልቁን አላችሁ ትልቁን ጠይቁት ለምን እንደጨፈጨፋችሁ እነሱም ለምን እንደተጨፈጨፉ ምክንያቱም ይሄ ሁሉ አምላክ አንድ ላይ መኖር አይችልም አረ እንዴ ስለዚህ አላህ Subhanahu Wa Ta'ala ሌሎች አማልክቶች ካሉበት ሌሎች አማልክቶች ሊኖሩበት አይገባውም አረ እንዴ የግድ አንደኛ ያሸንፋል አላህም ይሄንን ነው የሚለው ምድር ላይ ከአንድ አምላክ ውጪ ቢኖር ኖሮ ይላል ስለዚህ መከልከል ይችላል ሲባል ለምን እንደሚከለከለው ምናምን እንዳትሉ ነው ልክ ነው ይሄ ኒዛም ሰዓትም ያሲዘው ይስለውና ነው የግድ ነው ወይም ሴቶች ነበር መሆን የነበረባቸው መሪ አይደል ሁለት ነው ያለው አይደል ባልና ሚስት አይደል ያለው ወይ ባል ወይ ሚስት ነበር መሆን ያለበት ሁለቱም መሆን አይችሉም ብለናል ነው አይደለም አላህ Subhanahu Wa Ta'ala ደግሞ መረጠና ወንድ አረገ አረ እንዴ በምን ምክንያት አላህ Subhanahu Wa Ta'ala በሚያቀው ምክንያት እና በጠቀሳቸው ምክንያት በቃ ይሄንን ደግሞ መቀበል ማለት ይሄ ነው ማካነ ለሙእሚኒን አላህ Subhanahu Wa Ta'ala እንደ ለሙእሚኖች ለወንዶችም ለሙእሚኖች ሴቶችም አይገባቸውም اذا قد الله ورسوله امرا الله እና መልእክተኛው ሆነ ነገር ከፈረዱ በኋላ አይኩን ለሁም الخيره من امرهم ያላህ እና የመልእክተኛውን ትእዛዝ ተተው ሌላ ምርጫ አይ ይሄ መቀየር አለበት እኛ ቤት አይሰራም ይሄ እኛ ቤት እንኳን እንዲህ ነው መሆን ያለበት ሊሉ አይገባቸውም ይሄ ያላህ ሸሪዓ ነው والله ደስ ብሎን እንቀበላለን ተስማምተን እንኖራለን ብለው ተቀብለዋል ከዚህ ቤት የነበሩ ሴቶች ማለት ነው ደስ ብሏቸው ለምን የታዘዙት ማንን ነው አላህ Subhanahu Wa Ta'ala አምላካቸው የፈጠራቸው አምላክ ነው የታዘዙት ስለዚህ በሱማ واجب ነው ወመስኡሉን አንሁ ከዚህ ይጠየቃል يوم القيامة የقيامة ቀን ይጠየቃል ለምን ነው እንዲሆንከው فإذا كانت المرأة ገብታችሁ አላር ይሄ የሚያስጠይቀው ምኑ ነው መገላለጥንማ ይሄ ሽቶ ተቀባብታ ስትወጣማ ሲያት ከዛ አልፎ ከወንድ ጋር እንደፈለግ ሲቱን ሲያትማ ዝም ካለ ማለት ነው የቂያማ ቀን ይጠየቃል ለምን ቀድም እንዳልኳችሁ ደዩስ ጀነት አይገባም ደዩስ የሆነ ሰው ማለት ምን አገባኝ እኔ ምን ይመለከተኛል እኔ አይደለም በፍጹም ዑስማን ኢብኑ አፋን ይባላል ከማ والله اعلم بصحه هذا القصه ይሄንን ታሪክ እውነተኝነቱን አላቅም ግን ልክ ሰዎቹ እነዛ ኸዋሪጆች ሊገሉት በመጡ ሰዓት ሚስቱ ምን ብለው ነበር እነዚህ ሙስሊሞች ስለሆኑ ጸጉሪን ከፍቼ ሰውጣ ይሸሻሉና ልክ ሲገሙ ጸጉሪን ልክፈትባቸው ለምን ሙስሊሞች ናቸውና ምተበር የሆነች ሴት አላየም ብለው ይሸሹ ይሆናል አላህን ፈርተው ብሏለች ከዛ በኋላ ምን አለሱ አይደለም ጸጉሪሽን አንዲት ከጸጉሮችሽ አንዷ ታይታብሽ እኔ አላህ ፊት በዚህ መቆም አልፈልግም እህቱም ብሏታል እኔ ወሞት ይሻለኛል ይባላል እና والله اعلم بصحتي ሳይል መሆኑን ግን አላውቅም ስለዚህ እሷ መገላለጡ አንተ ነህ ያስጠይቃል ለምን ከቤተሰብ የተረከምካት ኃላፊነት እኮ ነው በቃ ቀቢልቱ ማለት ምን ማለት ነው አረክብ ያለው ማለት እኮ ሚካስ ይታሰር ተቀብያለሁ እኛ አባቷም ያስተዳደራት የነበረው እኔ ተቀብያለሁ ስለዚህ ከዚህ በኋላ የሷ ኃላፊነት ሙሉ በሙሉ አንተ ላይ ወድቋል ማለት ነው ተጠየቃለህ አረ አደራ ነው የሰልከው ከአባቷ ከእናቷ ከጓዳ እኮ ነው የሰልከው እሺ እንቀጥል فإذا كانت المرأة العجوزة ساعتين لو بقى ليلى